ጌታችን ውበታችን ጌታ አባታችን በጨለማ ላይ የምታበራ የንጋት ኮከብ አንተ ነህና ከፍ በል የይሁዳ አንበሳ ሞትን ገዳይ የዳዊት ሥር ነህ አንተ ኤልሻዳይ ሲኦልን ለስ ቀንበር ሰባሪ ሰራችን ይሁን ላንተ ዘማሪ ከፍ በል ያሰበ መሆኔ ኮራሁኝኔ ሲለኝ ደስደሳነኝ ያንተ በመሆኔ ኮራሁኝኔ የኔነ ሲለኝ ደስደሳነኝ አይቻለሁ በምድር ላይ የኔ ኢየሱስ ብቻ ጠቅ የበላይ ሁሉም ገደብ ነካለሁ የኔ ጌታ ብቻ አቻይልለው አቻይልለው ኢየሱስ ነው መልሳት ፈጪው ፈጣሪ ዋንታሳ ዓለምና ሰይጣን ሲወለ አቻለው የኔ ኢየሱስ ብቻ ነው አቻይለለው አቻይለለው ወደረለለው ኢየሱስ ብቻ ሞት ያልበገረው አቻይለለው ወደረለለው በመድር ላይ የኔ ኢየሱስ ብቻ ጠቅ የበላይ ሁሉም ገደብ ነካለው የኔ ጌታ ብቻ አቻይለለው ኢየሱስ ነው እሱን ተመልክቶ የሚቆም ሰው ማን ነው? ስንቱ ጀግና ሞቶ መቃብር ሲገር ኢየሱስ ተነሷል አርጓል በክብር ንጉሠ ነገሥት ነው ያለ የነበረ ወደፊትም ይኖራል ገና የከበረ ኢየሱስ ከበረ ጌታችን ውበታችን ጌታ አባታችን በጨለማ ላይ የምታበራ የንጋት ኮከብ አንተ ነህና ከፍ በል የይሁዳ አንበሳ ሞትን ገዳይ የዳዊት ሥር ነህ አንተ ኤልሻዳይ ሲኦልን ለስ ቀንበር ሰባሪ ሰራችን ይሁን ላንተ ዘማሪ ከፍ በል ያሰበ መሆኔ ኮራሁኝኔ የኔነ ሲለኝ ደስደሳነኝ ያሰበ መሆኔ ኮራሁኝኔ የኔነ ሲለኝ ደስደሳነኝ አይቻለሁ በመድር ላይ የኔ ኢየሱስ ብቻ ጠቅ የበላይ ሁሉም ገደብ ነካለው የኔ ጌታ ብቻ አቻይለለው ኢየሱስ ነው ወደር የለው ገደልኩት ከበርኩት እያለ ሲያወራ በትንሣኤው ጉልበት ኢየሱስ ተነሳ። ጠላቴም ወደቀ በይሁዳ አንበሳ። ሰባቱ ማኅተም ቋጠሮን እየፈታ ኢየሱስ ብቻ ነው የይሁዳ አንበሳ። የይሁዳ አንበሳ የይሁዳ አንበሳ በምድር አይበቃም ለእግዚአብሔር